my camel. Yeah, they're coming one day, but I don't know what's up. But no time in the sun. Then I'm still a cotton. I still a get tired. I'm too late to say my heart. I'm a man, can I? I'm so sorry, what? Woo! አብሽ ይቀብሩናው አብሽ ይቀብሩ እግሩን አብሽ ሲየው ነው አምልኮ እልልታ ጭብጨባ ጭብጨባ እስቲ ፉጨት ያንሰዋል እኮ ያንሰዋል ኧረ ተነስ ልቤም እንዲህ ጉበት እንዲህ ኩላሊት እንዲህ ስሙ እኔ በእውነት እዛች ጋር ላይ የምቀበለውን ሬጉሌሽን ንገራችሁ። እነዘርሽ እዚህ ጋር ምችለው ኮላሊት ጨጓራ ሲሉ አንዳንድ ሰዎች ጥያቄ እንዳለባቸው ቃል ስሙ ራይታዊ ኮላሊት ሲጠራው ሰው ኮላሊት ፈንክሽን ማድረግ ይጀምራል። ስለዚህ አሁን በዚህ መንፈስ ልቤም እንዲህ ይለኛል ኧረ ተነስ